ስለመዳንን ታላቅነት የለውጥ ማከለነት ከገለጸልኝ አንድን ሐዲስ ልጠቀም رجلان من بني اسلم جميعا ሁለት ወጣቶች ነበሩ بني اسلم ከሚባል ጎሳ ውስጥ አንደኛው በአምልኮ ጠንካራ ነው ሶላቱ ጾሙ ተሐጁዱ ጂሃዱ ሁለተኛው ደካማ ነው ፈርዷን ይሞላል ሱናው ላይ ደካማ ነው በጂሃድ በጾህበት ዙሮ ያቀም ያ በአምልኮ በጣም ጠንካራ የነበረው ሰው ጂሃድ ላይ ወጣና ፈስቱሽ ሂድ ሸሂድ ሆነ ሁሉም ሰው የሚመኘውን ጸጋ ሁለተኛው በአመቱ ህልፈተ መውቱ ተፈጸመ በአመቱ ተከተለ ሁለቱን የቀበሩ ሰሃቦች ውስጥ አንዱ ጠልሃ በህልሙ አንድን ቢገርም ክስተት ተመለከተ ልክ ቂያማ ቆሞ ትንሳኤ ተሰይሞ ሚዛን ቀርቦ የሰው ልጆች ከፈለው ወደ ጀነት ቀሪው ወደ ጀሃነም ይጠራል ወደ ጀነት ከተጠሩት ውስጥ እነዚህ ሁለት ግለሰቦች አሉ የበኒ አስለማ ጎሳዎች በጣም በሚገርም ሁኔታ ሁለተኛ የሞተውን ቀድሚያ ወደ ጀነት ተጠራ ሁለተኛው ቀጥሎ ተጠራ ጠልሃ ከንቅልፉ ሲነሳ ብጅታውስ ገባ በአምልኮም ይበልጥ ያንኛው ሶላቱ ጾሙ ተሐጁዱ ጂሃዱ ወስትሻድ እንዴት ሁለተኛው ቀድሞ ሊጠራ ቻለ ይሄን ስሜት አርግዞ አደባባይ ወጣ ሰሃቦቹ ጋር ተገናኘ ነገራቸው እነሱም ውስጥ የግልጽነት ጉድለት ግራ ተጋቡ እንዴት ሊሆን ቻለ እንዴት ቀድሞ ተጠራ ይሄ ወሬ ከሰሃባ ወደ ሰሃባ እየተደረደረ ማጋ ደረሰ ሙአሊሙና ሲል ኸይር የሰው ልጆች ቀራጭ ወደ ሆኑት ወደ ነብዩ ሰለላሁ ዐለይሂ ወሰለም ደረሰ ሰሃቦቹ ብጅታ ላይ ናቸው ማብራራ ይፈልጋሉ መልእክተኛው ባንድ ቃል ገለጹት አወ ምን አይ ሸይን ተዐጀቡ ምኑ ነው የገረማችሁ አወለም ይዐመር بعده ሰነ وادرك رمضان አለች ይሄ ሁለተኛ የሞተው ሰው ከመጀመሪያው ሰው በኋላ አመት አልቆየም ረመዳንን አላገኘም አሏቸው በትክክል ያላህ መልእክተኛ አሉ فوالله لما بينهما كما بين السماء والارض በሁለቱ መሃል ያለው ዲፈረንስ በመሬትና በሰማይ መሃል ካለው የላቀ ነው just ረመዳንን መገናኘት አየሩ ካወደ በረከቱ ከነካ ትልቅ ነገር ይሄ ለውጥ ማከል ፍትለፊታችን ላይ ሳምንት ቀረኝ ይላል ይሄን ሳይጠቀሙ ማለፍ እድለ ቢሰኝነት ብቻ